بسم الله الرحمن الرحيم. الحمد لله الذي جعل العلماء حملة شريعته، وحماة دينه ومبلغي أحكامه للعالمين. أحمده على ما هدانا لهذا وما كنا لنهتدي لولا أن هدانا الله، والصلاة والسلام على خيرة خلقه سيدنا وحبيبنا ونبينا وشفيعنا محمد نبيه ورسوله وعلى آله وصحبه وعترته. زاري له لكن يعجزين كبر لحبشاء علماء شميل كبرام لاي تقنيشين لناقر دلو سلة ستين بقدم يا مسجنا لهم. الحمد لله رب العالمين. يا حبشاء علماء كزيه بفيت ذا نور مسجد بعد الرجل نو سباتشن يحبش علموش نما ناتشو بلن ديهو لمايت ترتار جلنا برا يحبش علموش زي حبش علي يالون يسلمنا تمهرت كاريكلم من هاج التعليم السون بسو يالفو اندگنا يسوتيت يونو مالتي نو نا تملسو دمو يسو بالبيت يونوتن علموچ مالتاچن نو بلن ترگمنو نبره يهم يمنلبت مكنيات سرعت تمرتو يتفاتچون اسفنترو يطالاچون ያስጨነገፋቸው እና ፈንጋጮች አይጨምርም ለማለት ነው። እና ዑለማኡል ሐበሻ የሐበሻ ዑለሞች እነዚህ ናቸው። እዚህ ሀገር ላይ የነበረው ካሪኩለም መንሃጀ ተዕሊም ምን ነበረ ብለን ልንጠይቅ እንችላለን። الزي كقرآن جمرو كلفظل قرآن جمرو علم التجويد حفظ القرآن الكريم يا يكرع عندنا كذابها لا نجمو ሸሪዓ ፍቅህ ይቀራል። ሸሪዓው ዒባዳውንና ሙዓመላውን ያጠቃልል ነው። እዚህ ሀገራችን ላይ የሚቀሩት መዝሃቦች አልመዝሃብ አልሳኢዳኒ ፊ ቢላዲና هو المذهب الشافعي والمذهب الحنفي واكثر سكان هذه البلاد يتعبدوا بمذهب الامام الشافعي محمد بن إدريس بساتشو مذهب نو أبزهنيون هزبو يميكتلو زي عقل يكرر فيكه يكرر فيكه اللحن في يوم يكرر كتبو تشانو مرتبهم مكرراتو تشانو تكست بوكو تشانو النزي تكست بوكو تشانو بمذهب الحنفي يوم ومذهب الشافعي يوم بكرة. ከዚህ ቀጥሎ ደግሞ የዒልሙ ተስሪፍ እና ዒልሙ ነህው የሚባሉ ዑሉሙ አልዓረቢያ አካል የሆኑትን ዒልሙ ነህው እና ዒልሙ ተስሪፍ ይቀራል። ዒልሙ ነህው ይቀራል፣ ዒልሙ ተስሪፍ ይቀራል። ኢዕራቡን እና ተሳሪፈ ከላም አፍዓል እሱን ወልአስማ እሱ የሚገለጽበት ሁናቴ ነው ያለው። ይሄ እዚህ ሀገር እንዲህ ስር የሰደዱ ዑሉሞች ናቸው። ከነሱ በኋላ ዒልመ ተፍሲር እና ዒልመ ሐዲስም ይቀርል። ሙሐዲሶች ሙፈሲሮች ነበሩ እዚህ ሀገር። ዑለሞቻችን ሙፈሲሮች ናቸው፣ ሙሐዲሶችም ናቸው። ዒልመ ሐዲስ ይቀራል። ነገሌ ነገሌ ብሎ መዘርዘሩ ብዙም አስፈላጊም አይደለም፣ አብዛኞቻችሁ የምታውቁት ነገር ስለሆነ ነው። ሌላው ከዒልመ ነህውና ዒልመ ተስሪፍ በኋላ በቂየቱል ዑሉሚል ዓረቢያ በላጋ ይቀራል። ኡሱለል ፊቅህም ይቀራል። አልበላጋ ሶስት ፈኖች አሉት፣ ፈነል መዓኒ ዒልመል መዓኒ وعلم البيان علم وعلم البديع الذي يفصل يتقال كذا اصول الفقه يقرا اصول الفقه زي هاجر ሁለት አይነት اصول ነው በአለም ላይ ያለው اصول الاحناف እና اصول غير الاحناف የሚባል ነገር አለ የኡሱል الاحناف كتبዎች አሉ ለብቻቸው ይቀራሉ የኡሱል غير الاحناف كتابዎችም ይቀራሉ زي هاجر እንደነ منهج البيضاوي ከወረቃት ጀምሮ የኢማሙ አልሐረመይን ኪታቡ ነው ወረቃት في علم اصول الفقه ከዚያ ቀጥሎ منهج البيضاوي منهج الاصول الى علم الاصول نجمع الجامع ይቀራሉ ሌሎችም ክትቦች አሉ። የሐነፎቹም እንደዚሁ ተጨማሪ ዒልሞች አሉ። መሰረታዊ የሆኑ ዒልመ ተውሂድ ይቀራል እዚህ ሀገር ላይ። ዒልመ ተውሂድ ሁለቱንም መዝሃቦች ባጠቃለለ መልኩ አልመዝሃብ አልአሽዓሪየቲ ወልመዝሃብ አልማቱሪዲያ ሁለቱን ይዞ ጠቅሎ ይቀራል። ክትቦችም አሏቸው ሙቀረራቶች። አብዛኞቻችሁ ዑለሞች የምታውቋቸው የምታቀሯቸው ቀርታችሁ ያለፋችሁባቸውም ናቸው። ከዚህ በኋላ ዒልሙ አልመንጢቅ የሚባልም ነገር አለ። መንጢቅ ይቀራል እዚህ ሀገር። ዒልሙ አልመንጢቁ በተለይ ዑሉሞቹን በደንብ በአግባቡ አንደርስታንድ ለማድረግ ለማወቅ እንዲገቡ ለማድረግ የሚረዳ ዒልም ነው፣ ሌላ አይደለም። ከዚያ በላይ ብዙም አይደለም። ዒልሙ አልዓሩድ ወልቀዋፊ የሚባልም ነገር አለ። እነዚህ ሁሉ ዑሉሞች ይቀራል። እነኚህን ከዚያ ፈነል ሒሳብም አለ፣ ፈነል መዲህም አለ፣ የመድህ አለ። ከባነት ሱዓዱ ጀምሮ ሐምዝየቱል ቡሲሪ፣ ቡርዳች፣ ሌሎቹም መዳኢሆች። ሲየርም ይቀራል እዚህ ሀገር። ዒልመ ሲየር ብዙም ባይሆን በመጠኑ ዒልሙ ሲየሪ ወተዋሪኽ ይቀራል፣ ይሞጠላል። በተለይ መሻይኾቹ ዑለሞቹ በግላቸውም ቢሆን ይሞጥሉታል። እንዲህ ነው እንግዲህ የሐበሻ ዑለሞች እነዚህን ነገሮች። ይህንን አንዱ ሰው ይህንን ሁሉ ያውቃል። ዒልመ ተጅዊዱን ዒልመ ልቂራአውን ያውቃል፣ ቁርአን ይሐፍዛል፣ ፊቅሁን ያውቃል፣ ነሕውን ተስሪፉን ያውቃል፣ በላጋውን ያውቀዋል፣ ኡሱለል ፊቅሁን ያውቃል፣ መንጢቁን ያውቃል፣ ተፍሲሩንና ሐዲሱን ያውቃል። እነዚህ ዑሉሞች የሁለቱ ፈኖች የዒልመ ተፍሲርና የዒልመ ሐዲስ መሳሪያዎች ናቸው፣ ረዳቶች ናቸው። እነዚህን كتاب الله الكريم السن لمردات انديتشان وسنة النبي صلى الله عليه وسلم السن ماوت انديتشان مردوناتش يقول علم مياقل يقول خادمنا ولهم لدو علموتش علم التفسير ኢልሙል ቁርአን እሱን እንድናውቀው ምክንያቱም የሃይማኖታችን መሰረታዊው መመሪያ እሱ ነውና ከዛ በኋላ ሱነቱል ሙጣሃራ እሱንም እንድናቀረዳና ስለዚህ ይሄ የሁላ ዒልም ግርግር ምንድነው ይሄ ፈኑ ብዛቱ ምናምን የሚል ሰው ካለ እነዚህን በአግባቡ ለመረዳት በሐቂቃ ነህው ማያክሰው ዒልም ተስሪፍ ማያክሰው በላጋ ማያክሰው ቁርአንን አቃለሁኝ ብሎ ቢናገር ችግር ነው የሚሆነው። ቁርአኑ ፊቁ የቁርአኑና የሐዲሱ ጭማቂ ነው ለኛ ለደካሞቹ እንዲገባን ለማድረግ ያደረጉት ነው አእመቶቻችን። ምክንያቱም ቁርአኑን እና ሐዲሱን ማዕናውን ተረድተውና አገናዝበው ወደኛ አቅል ቀረብ እንዲል ለማድረግ ነው። እና ፊቁ ባዳ አይደለም አቡ ሐኒፋ እና ሻፊዒ ሌሎችም ማእመቶቻችን ማሊክና አህመድ ኢብኑ ሐንበልም ቢሆኑ ሌሎች ነብዮች የነሱ መዛሂብ ደግሞ ሌላ ኪታብም አይደለም እንደሚባለው ፊቁን የሚያጣጥሉት ሰዎች ደግሞ ይሄን ከየት አመጣችሁት እንዲህ አለ ፊቅ የሚባል እንዲህ አለ ምን ሐነፊ ሻፊዒ የምትሏቸው ከየትና መቼ የመጡ ነብዮች ናቸው ቢድዓ ነው በውስጡ ኩፍር አለው ብለው የሚያስተምሩ ሰዎች አሉ። ወሐሻሁም አእመቶቻችን እነሱ ናቸው ይህንን መንገድ እንዲህ በደንብ ጠርገው እኛ በዛ በጎዳና ላይ በአስፋልት ላይ እንድንጓዝ ያደረጉን። ዑለሞቻችንም ተከትለው ይህንኑ ነው ለእኛ ያደረሱን ያወረሱን። ምክንያት የኛ ዒልማችን በቂ አይደለም። ቁርአኑን በቁርአንነቱ አንብበን ተረድተን ከዚያ በኋላ አህካም እስቲን ባጣርገን ለመሄድ የሚያስችል አቅም የለም። ዶክተር ወህበቱ ዙሐይሊ ምን ይላሉ? ፊቅሃል ኢስላም ፊቅሁ መኪኑን ጅደን ይላል። በጣም ጠንካራ ፊቅህ ነው። አእመቶቹም ሙኽሊሶች ናቸው በዒልማቸውም ላይ የደረሱ ናቸው ይላል። ወለን አኩኑ ሙኻሊየን ኢንቁልቱ ኢነ ዱንያ ለን ተኽሉፋ አምሳለ ሀዚህ ልአእመቲ ፊ ልዕልሚ ወዙህድ ወልወረዕ ወትቅዋ። ዱንያ እነዚህን የመሳሰሉ አእመቶች መተካት አትችልም ብላ ላጋነንኩም ይላል። እውነት ነው። ደግሞ የእነሱ አይነት ሰዎች አልተተኩም። ዛሬ ቁርአንና ሐዲስ ይሉናል። ቁርአንና ሐዲስ አለ ራስ ወልዓይን እነሱ ናቸው መመሪያዎቻችን፣ ሌላ የለም። ጥያቄው ቁርአንና ሐዲስ አልከተልም የሚል ሙስሊምም የለም። ቁርአንና ሐዲስ ምን ይላሉ ብሎ መረዳት ግን ትልቁ ነገር ነው። አብዛኛውን ሰው የሚያጭበረብሩት እንደዛ አድርገው ነው። እኛ ቁርአንና ሐዲስ ይያልን እነሱ ፊቅህ ይላሉ። ዶክተር መሐመድ ረመዳን አልቦጢ ረሂመሁላህ አላ መዝሀቢየቱ አኽጠሩ ቢድዓቲን ዩሀድዱ ሸሪዓተ ልእስላምያ የሚል ኪታብ አላቸው። ዛቦችን አልቀበልም ማለት አንደኛ ለአናርኪዝም በር መክፈት ነው። ሁሉም እንደፈለገው እንዲህ የተደራጀ እውቀት ለአናርኪስቶች ለስርዓት አልበኞች አይመችም። ምክንያቱም እንደፈለጉ መፈንጨት አያስችላቸው። ይሄ ነው እና እነዚህ ፉቃሃዎቻችን ያስቀመጡት አእመቶቻችን በሻይኾቻችን ሐበሻ ላይ ተከትለውት የኖሩት አካሄድ መንገዱ ይሄው ነው። ወደፊትም ሊቀጥል የሚገባው ይሄ። ለማንም ይሄ አጭበርባሪ ቡድን በር ሊከፈትለት አይገባም። የኢትዮጵያንም እስልምና ሊመራው አይችልምም አይገባም። ሀገራችንን እስልምና ሊመራው የሚገባው የዑለሞቻችን መንገድ ዑለሞቻችን ይዘውት የመጡት አኢመቶቻችንን ተቀብለው ከአኢመቶቻችን ተቀብለው በተራ በተዋረድ ይዘውት የመጡት ያ መንገድ ነው። እስካሁንም የነበረው እሱ ነው። ወደፊትም የሚመራው እሱ ነው። ይሄ ነው የዚህ ክብር ለሐበሻ ዑለማ የሐበሻ ዑለማዎችን ለአንድነት፣ ለሰላም፣ ለአብሮነት ዋስትና የሆነውን የሐበሻ ዑለማዎችን መንገድ እናስቀጥላለን ስንል ይህንን ማለታችን ነው። ይሄ ትላንት ከትላንት ወዲያ የመጡ አመለካከቶች የተዛነፉ ያፈነገጡ ሙንሐሪፎች የነሱ አይነት አመለካከቶች እስልምናን መንገዱን አይመሩትም። ለኛ እስልምና ሊመራ የሚገባው በዑለሞቻችን መስመር በዚያው ነው የሚሆነውና እናንተ በተለይ ዑለሞቹ፣ ወጣቶቹ፣ ህዝቡ አንድ አካል አንድ አምሳል ሆናችሁ ልታስቀጥሉት ይገባል። የሐበሻ ዑለማዎች ለሰላም ትልቅ አስተዋጽኦ አላቸው። ለአንድነት እንደዚሁ። አንድነቱ ራሱ ሸይኡን ኡሚርና ቢሂ ነው ፊል ኪታብ ወአዕተሲሙ ቢሐብሊላሂ ጀሚዓ። መቃሲደ ሸሪዓዎች አሉ። አንድ አምስት መቃሲደ ሸሪዓ ሒፍዙ ዲን وحفظ النفس والمال وحفظ العرض والنسب الذي نجروج كالذي وسط حفظ الأمة حفظ وحدة الأمة في حفظ الدين خيمامة بمتبك يجلس الله عنده نوعا واعتصموا بحبل الله جميعا حبل الله المتين ديناتشن شهاداتشن شهادة أن لا إله إلا الله وأن محمدًا رسول الله صلى الله عليه وسلم إن يهي مالتهم سلذي وحدة الأمة لتبك مش لو دمو كهي مالو توقفايا مسارتي هونا دروتشا عندنا عقيدات سوى أقل تكبعنا انديتنا አይመቶቻችን በሙሉ ላኑ ከፊሩ አሐደ ምን አህሊ ልቂብለቲ ኢላ ኢዛ አንከረ አምረን ሙጅማዓን ዓለይሂ ማዕሉመ ሚን ዲኒ ቢደሩራ። ኤክስክሉሲቪስት አይደለም፣ አግላይ አይደለም። ዝም በል አንተ ሙሽሪክ፣ ዝም በል አንተ ካፊር አይሉም አላሉም ኸዋሪጆቹ። ከባይር የፈጸመ ሰው አልዓመል ቢልጀዋሪህ እሱን የተወ ሰው ይከፍራል። ሙዕተዚሊዎቹ የለም አይከፍርምም፣ እስላምም አይደለም፣ መንዚለቱን በይነ መንዚለተይን ነው አሉ። አህሉ ሱና ወልጀማዓ ለኢማሙ ልአሽዓሪ ነማቱሪዲ ነጠሓዊ ወመን ባዕደሁም ከነሱም በኋላ ያሉት ሁሉም ያሉት የለም አይከፍርም። አው ኢንላህ ላ ይግፊሩ ይሽረከ ቢሂ ወይግፊሩ ማ ዱነ ዛሊከ ሊመን የሻአ። ይሄ ማለት ደግሞ في مشيئه الله ان شاء عفا عنه وان شاء عاقبه መንገዱ ይሄ ነው። ስለዚህ ሁሉንም ያቅፈዋል። ላ ኢላሀ ኢላላህ ሙሐመዱ ረሱሉላህ ሌሎቹ ይሄንን ሁሉ ሚለውን ሰው ሁሉም ሙእሚን ነው في دائره ايمان ነው ብሎ ይወስናል። ይሄ የአንድነቱ አንዱ መገለጫ ነው። ዑለሞቻችን በአቂዳቸው አሽዓሪዎችና ማቱሪዲዎች ነበሩ። ሐበሻ በሙሉ ተእሊፈን ወተድሪሰን ሲያቀሩም ሲቀሩም የኖሩት ይኸው ነው። ተእሊፍም ሲያልፉም የኖሩት ይኸው ነው። ይህን ኩቱቦቻቸው ምስክሮች ናቸው። መጽሐፎቻቸው የጻፏቸው መጽሐፎች ያፈሯቸው ደረሶቻቸው እነሱ ምስክሮች ቋሚ ምስክሮቻቸው ናቸው። ስለዚህ አንዱ ይሄ ነው። ሌላው የአንድነት መንገድ እዚሁ አቂዳው ላይ ይገለጻል። አሽዓሪያቱ ማቱሪዲያ አቂዳቱ አህሊ ሱነቲ ወል ጀማዓ እሱ ምን ይላል? ተፍዊድንም መዝሃቢ ነው ይላል። ተእዊልንም መዝሃቢ ነው ይላል። በተለይ እነዚህ الايات المتشابهه ሲፋቶች ላይ ያሉትን ነገሮች በሐዲስም የሰበቱትን ቁርአንም ላይ ያሉትን እነሱን በሁለቱም መንገድ ተረዷቸው ትክክል ነው። ባይሆን ተፍዊዱ ሰሪኒ አፈንጋጮቹ እንደሚሉት ተፍዊድ አልከይፊያ ሳይሆን ተፍዊድ አልማዕና نؤمن بما قاله الله تعالى على ما أراده እሱ ባሰበው በዚያ እናምናለን እንቀበላለን ማዕናው عند الله እንዲህ ነው። ይሄ አቃፊ ባህሪው ነው። ስለዚህ እኔ ሙፈውድ ነኝ የሚለው ምድኑ ውስጥ ነው፣ አህለ ሱና ውስጥ ነው። አህለ ሱና ወልጀማዓ ማለት በመሰረቱ አህለ ሱና የሚባለው ጠሪቀቱ ረሱልላህ ሰለላሁ ዐለይሂ ወሰለም ሱን ማለታቸው ሱናው እሱ። ጀማዓ የምንለው ማ አለይሂ አስሓቡ ረሱልላህ ሰለላሁ ዐለይሂ ወሰለም ወመን ባዕደሁም ታቢዖቹ ታቢዑ ታቢዒን ኢላ የውሚና ሃዛ የነሱ መንገድ የተከተሉት ጀማዓ እንላቸዋለን። ጠልሱና ወ ሰሓበቱ ረሱልላህ ተለቀውሁ ዐን ረሱልላህ ሰለላሁ ዐለይሂ ወሰለም ከነቢያችን የተቀበሉት እምነት ነው፣ ዲን ነው። ወታቢዑነ ተለቀውሁ ሚን ሰሓበቲ ረሱልላህ ሰለላሁ ዐለይሂ ወሰለም ወታቢዑ ታቢዒን ሀከዛ እንዲህ እያለ ተራውን የወረደ ነገር። ስለዚህ ይሄንን ማለታችን ነው። ሌላው ዑለሞቻችን በማህበራዊ ህይወታቸውም ቢሆን ከሌላው ማህበረሰብ የሃይማኖት ልዩነት ሳያደርጉ ሙስሊሙን አንድ እንዴት እንደሚያደርጉ ታየን። በአቂዳው በተርቢያው በሱሉኩ ይሄንን ሙስሊም ያልሆኑትንም ክፍሎች እንደዚሁ እጅቲማዕየን በማህበራዊ ግንኙነታቸው ዑለሞቹ እኔ እና አባባ አካባቢ የማውቀው ነበር። የተጣሉ ባልና ሚስት ይመጣሉ። በገንዘብ የተጣሉ ሸሪካዎች ወይም ጎረቤታሞች ወይ ተገበያዮች ይጣላሉ፣ ይመጣሉ። ነሸፈን የተ ነፍስ የገደለ ሰው አስታርቁኝ ይላል። ደም ያደርቃሉ፣ ሰላም ያወርዳሉ። ይሄ ለሙስሊሙ ብቻ አይደለም፣ ለሌላውም ማህበረሰብ የሚያደርጉ ህዝቡን የአንድነትን ፍቅርን ሰላምን ያስተምሩታል። አንድነትን ያስተምሩታል፣ ሰላምን ያስተምሩታል፣ ፍቅርን ያስተምሩታል። ሰው ተሰባስቦ በሰላም እንዲኖር ጎረቤት ጎረቤቱን እንዲያከብረው። ሌላ አንዱ የሌላውን ሐቅ ያላግባብ እንዳይወስድ፣ አንዱ በظلም ሄዶ ሌላውን እንዳይደበድበው እንዳይገለው ደሙን እንዳያፈሰው፣ አንዱ ብድግ ብሎ የሌላ ሰውን ዒርድ ስሙን ዝናውን እንዳያጠፋበት። እገሌ እኮ እንዲህ ነው። አሁን እዚህ ከተማ ላይ የምናየው በዚህ ዘመን አንዱን እንዲህ ነው ሌላውን እንዲህ ነው ብሎ ሰው እንዳይዋሽ ይሄን ይመክሩታል። ስለዚህ ማህበረሰቡ ሁሉም አባቶቻችን ብሎ ነው ተቀብሏቸው የኖሩት። ይህን ገጠር ያላችሁ ሰዎች የምታውቁት ይመስለኛል። ቤተሰቦቻችሁ ያውቋታል። እናንተ ወጣቶቹ ምናልባት እዚህ ከሆናችሁ እንጂ ደቡብ ብትሄዱ ለሸኾቻችን الإمام العلامة الشيخ عيسى ابن حمزة القطبري የአብሬት ሼክ ሼክ ሰይድ መሐመድ ሙተል እነሱ የኡመቱ የህዝቡ አባቶች ነው። ህዝቡን ሰላም አድርገው ወስዱት። ይሄ የዑለማዎቻችን ኩራት ነው። አንድነትን ማስተማር፣ ሰላምን ማስተማር፣ ፍቅርን መስበክና ማንገስ የተለመደ የዕለት ከዕለት ስራቸው ነበር ቢባል ውሸት አይሆን። ስለዚህ እኛ ዑለሞቹን እንከተላለን ስንል ማነው ለነሱ ክብር ክብር ለነሱ ስንል ክብራቸው እንዴት ነው የሚጠበቀው? የነሱን ተግባር መፈጸም ስንችልና እነሱ ያደርጉት የነበረውን ወራዓቸውን ዙህዳቸውን ተቅዋቸውን ስንከተል ነው። ከዚህ በተረፈ ወደ መጨረሻ ላይ ማለት የምፈልገው አንድ ነገር ነው። እኛ ኢትዮጵያውያን ሙስሊሞች አይደለንም እንዴ? እንጂ እንደ ኢትዮጵያዊነታችን። ስለዚህ ሁለት ነገሮች ያሳስቡናል ኢትዮጵያውያን ሙስሊሞች በመሆናቸው። አንዱ እንደ ኢትዮጵያዊነታችን የሀገራችን ጉዳይ ያሳስበናል። ምን ማለት ነው? የሀገራችን ሰላም፣ የሀገራችን ብልጽግና፣ የሀገራችን እድገት የእኛም ጉዳይ ነው፣ ጉዳያችን ነው ብለን ልንሰራው ልንከተለው የሚገባ ጉዳይ ነው። ስለዚህ ሀገራችን ላይ ሰላም እንዲሰፍን፣ ስርዓት እንዲከበር፣ ሀገራችን በእድገት ጎዳና እንድትጓዝ፣ ህዝባችን እንዲበለጽግ፣ ጤናው እንዲጠበቅ፣ ትምህርት እንዲማር ከመንግስት ጎን ሆነን መስራት ይኖርብናል። ይሄ ማናልፈው ጉዳይ ነው። እዚህ ሀገር ላይ ደግ ነገር ሲመጣ የደጉም ተካፋይ ይችላል፣ መጥፎውም ነገር ሲመጣ ያልፈው። ይሄ ግድ ነው። ስለዚህ መሳጅዶቻችን እንዳይረበሹ፣ አሁን መጪው ረመዳን ነው፣ ሁሉም ነቅቶ አፈንጋጮች፣ ረብሻ የሚፈልጉ ወገኖች አይጠፉ። ሙስሊሙን እርስ በርሱ ለማበጣበጥ የሚሰሩ ሰዎች ሞልተዋል። ስለዚህ ማህበረሰቡ ነቅቶ ሊከተላቸው ይገባል ብዬ አስባለሁ። ማድረግም ያለብን መስጂዶቹን መጠበቅ ይኖርበታል። የእስልምና ጉዳይ እንትን ጉባኤዎቹንም መሪ ድርጅቶቹንም በወረዳም በምንም በክልልም በዞንም በሁሉም ያሉትንም ሁሉ ነቅቶ ሊጠብቃቸው ይገባል። ቅድም ተነጋግረናል። የሀገራችን እስልምና የሚመራው በዑለሞቻችንን መስመር ብቻ ነው። ይሄ እንደው አዋ ይሄ አዳዲስ የመጣው አፈንጋጩ ቡድን ስልጣን ላይ ወጥቶ እስልምናን በወሃቢያ ቅኝት ወይም በሌላ ቅኝት ሊመራው አይገባም። ስለዚህ ድርጅቶቹን መጠበቅ ያስፈልጋል። የእስልምና እነኚህ የእስልምና ጉዳይ ምክር ቤቶቹ በየደረጃቸው መሰረታዊ ዓላማቸው የተቋቋሙት ሃይማኖቱን ሊጠብቁ ነው፣ ሃይማኖቱን ሊያስተምሩ፣ ከየትኛውም መጤና ባዕድ አስተሳሰብ ሊጠብቁ ስለሆነ እነሱን አሳልፈን ለማንም ልንሰጣቸው አይገባም። እና እናንተ አብራችሁ ልትሰሩ፣ ሲደክማቸው ልትረዷቸው፣ ጉልበት ሲያንሳቸው ጉልበት ልትሆኗቸው ይገባል። ድርጅቱ እንደ ድርጅት ለማንም ተላልፎ የሚሰጥ አይደለም። እዛ ውስጥ ያሉ ሰው የህዝቡና የህዝቡ ድርጅት ነው። የህዝቡ ደግሞ የዑለሞቹ ልጅ ነው፣ የዑለሞቹ ውጤት ነው። ይሄ ነው፣ ይሄ ቁርጥ አቋማችን ሊሆን ይገባል። ከዚህ ሌላ የመንግስትን ሰላም በማስከበር ረገድ ከመንግስት ጋር ሆኖ አብሮ በመስራት ረገድ መጠናከር የግድ ነው። በጩኸት በጫጫታ ይሄ የመንጋ ያልተቀናጀ በመንጋ አካሄድ የኢትዮጵያ ሙስሊም መመራት የለበትም። እውነት የሚመስሉ ነገሮች ልትሰሙ ትችላላችሁ። ቅድም እንዳልኳችሁ ምላሉ ቁርአንና ሐዲስ ነው እኮ እኛ የምንለው፣ እነሱ ፊቅህ ይሉናል፣ እነሱ ምንትስ ይሉናል የሚሉት ነገር አለ። አዎ እኛ የምንለው ቁርአንና ሐዲሱን አታውቁትም ነው የምንላቸው። ቁርአንና ሐዲሱን የሚያውቁት አኢመቶቻችንና ዑለሞቻችን ናቸው። አንዲት ሴትዮ ይባላል ኢማም አንድ ዓሊም ዘንዳ ሄዳ ፈትዋ ትጠይቃቸዋለች። እስኪ ባክሁ ፈትዋ ንገሩኝ በእንዲህ ያለ ጉዳይ አለቻቸው። ዓሊሙ ፈትዋውን እንዴት በቁርአንና ከቁርአንና በሐዲስ ልንገርሽ ወይስ በኢማም ማሊክ መዝሀብ ፈትዋ ላርግሽ አላት። አይ በኢማም ማሊክ መዝሀብ ፈትዋ አድርገኝ እባክህ አለቻቸው። እንዴ ለምን እኔ በቁርአንና በሐዲስ ፈትዋ ላርግሽ እያሉ አንቺ ለምንድን ነው በኢማም ማሊክ መዝሀብ ፈትዋ አድርገኝ የምትይው? ፈትዋውን ስጠኝ የምትይው ለምንድን ነው ብለው ሲጠይቋል፣ አንተ ቁርአንና ሐዲሱን ከተረዳኸው ይልቅ ኢማም ማሊክ ቁርአንና ሐዲሱን የተረዱት ይበልጣል። ስለዚህ ኢማም ማሊክ ቁርአኑን የተረዱበት እንዴት እንደተረዱት የእሳቸው ይበልጣል። ሐዲሱን የተረዱት የእሳቸው አረዳድ የተሻለ ነው እና በቁርአንና በሐዲስ ብሎ ሰው ማታለል የለም። ይሄ ዋናው ማጭበርበሪያ ነው። ቁርአን ሐዲስ የእውነት ነው የምንነግራችሁ። ቁርአኑን ሐዲሱን ምንም አያውቁት ከነ ሻፊዒና ከነ አቡ ሐኒፋ በላይ ከነ ኢማም ማሊክ በላይ ሊያውቁት የሚችሉት ነገር አይደለም። ቁርአኑን ሐዲሱን ከነ አቡል ሐሰን አልአሽዓሪና ከነ አቡ መንሱር አልማቱሪዲ ከነ ኢማሙ ጣሃዊ የበለጠ በተሻለ መንገድ አረ በተሻለ አይደለም፣ ከዛ ጋር እኩል አረ እኩል አይደለም ባበትኝ አያውቁትም። ይኸው ነው። ስለዚህ የዑለሞቻችን ለአንድነት፣ ለሰላም፣ ለአብሮነት፣ ለፍቅር ዋስትና የሆነው የዑለሞቻችን ፈለግ እሱን መንገድ እናስቀጥለዋለን ኢንሻአላህ። ሰላም አለይኩም ወራህመቱላህ።